الكتاب من الله العزيز الحكيم. إنا أنزلنا إليك الكتاب بالحق فاعبد الله مخلصا له الدين. ألا لله الدين الخالص والذين اتخذوا من دونه أولياء ما نعبدهم إلا ليقربونا إلى الله زلفى إن الله يحكم بينكم فيما هم فيه يختلفون إن الله لا يهدي من هو كاذب كفار لو أراد الله أن يتخذ ولدا لاصطفى مما يخلق ما يشاء سبحانه هو الله الواحد القهار. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله. يا أهت وندم وشاتشن تلانتنا الله الفكر من جيه إن سورة جمر النبر سورة الزمر إمكة مقرافنو سورة الزمر بأبزانيو بمسرتاوي يأكدا قداش لي ትኩረሰቱ የሚያስተምር ምዕራፍ ነው። ሱረቱ ዙመር አላህ ብቸኛና ሀያል አምላክ መሆኑን በጣም በርካታ መረጃዎችን በማቅረብ ሰዎች ለአላህ ያላቸውን እይታ እንዲያስተካክሉ የምትጋብዝ ምዕራፍ ነች። ሞቱ መቀስቀስን በተመለከተም እንደዚሁ በርካታ መረጃዎችን የምናይባት ምዕራፍ ነች። የረሱልንም ነብይነት የረሱልንም ረሱልነት لما أسرقتو لمن قرم يتوسنو هالسابوشن يزا يمتاش مقرافنج بتجماري الله جل وعلا سبات سمعين سبات مدرن يفتر مهنون للي تناكن إمي أفرارك بچن يان نهاية الأمراك مهنون سهين جاركان بيراسات شوزابيا اندشكرك كرون ناندين كساكسو يادرغا هلون چاي اشنا فينا مهاري املاك مهونون مجمر بمنگر الله بچنياننا هيال املاك مهونون سووچ اندي قبلو يمتقابز آياتنج كذا اندان ددقمو الله يسون املاك نت يتبقو مو يشلالو يالاحشون من رجاوش بزي مقرافوست عبران يمننا يهونا مالتنو سلازي ትንታኔ አላበዛም ሸርሐ ለስኩም እና ኮምፒውተር ላቦታኒ ያለ ነው የተፍሲሩ ኪታብ ላቦታኒ ያለ ስለዚህ ኢንሻአላህ ያለ ትንታኔ ቁርአኑን ለማየት ሞክራል። ቢስሚላሂ الرحمن الرحيم الله جل وعلا بسورة التنزيل መጀመሪያው ላይ እንዲህ ሲል ይነግረናል تنزيل الكتاب ይህ እጃችሁ ላይ የሚገኘው መለኮታዊ መጽሐፍ እናንተውን በተለያየ አገር ቁጭ ብላችሁ ገልጻችሁ ትርጉሙን ለመማር በጉጉት የምትጠብቁት መጽሐፍ ተንዚሉል ኪታብ የወረደ መጽሐፍ ነው አለ። ኬት ካላችሁ ሚንላህ ከአላሁ ጀለ ወዓላ ዘንድ የወረደ ነው አለ። አላህ የት ነው ማለት ነው? ከበስተላይ ነው ያለው። ስለዚህ አላህ ከሰባት ሰማይ በላይ ከኩርሲይና ከአርሽ በላይ ስላለ ይህ ቁርአን ከላይ ነው የወረደው ይላል። አልዓዚዝ አሽናፊ አልሐኪም ፍርዱ የተስተካከለ እጅግ ጥበበኛና ሁሉን ቻይና አሸናፊ ከሆነ አምላክ ዘንድ የተወረደ መጽሐፍ ነው ይላል። እህቶች፣ አንድ ተራ ግለሰብ የሆነች ክፍል ውስጥ ቁጭ ብሎ ተጨንቆ ተጠቦ የጻፈው መጽሐፍ አይደለም። ይህ መጽሐፍ ይህ ቁርአን በእጃችሁ ላይ የሚገኘው ጥሬ ቃሉንም እያጠናችሁት ያለው ትርጉሙንም ለማወቅ ጠዋት ማታ እየደከማችሁለት ያለው መጽሐፍ እህቶቼ ከሰባት ሰማይ በላይ ሁሉን አሸናፊና ፍርዱ የተስተካከለ ስራው በጥበብ የተሟላ የሆነው አምላክ ያወረደው ከሱ ዘንድ የመጣ በጣም በርካታ ምስጢሮችንና በርካታ ህግና ስርዓቶችን የያዘ ኃያል መጽሐፍ ነው ይለናል። ስለዚህ እህቶች ይህንን መጽሐፍ መማር ይህንን መጽሐፍ ማጥናት ከየትኛው ፍጡር ካመረታቸው ነገሮች ሁሉ እጅግ ልዩ ትኩረት የሚሰጠው ቁርአን ነው ማለት ነው። ተንዚሉን የወረደ ነው አልኪታብ ሚንላሂ አልዓዚዝ አልሐኪም አሸናፊና ፍርዱ ከተስተካከለ ከሆነው ከአላሁ ጀለ ወዓላ ዘንድ የወረደ መጽሐፍ ነው ይላል። አብዱላህ ብን አባስ ይህችኑ ሐሳብ ይላል يقول هذا الكتاب تكليم من الله العزيز بالنقمة لمن لا يؤمن به ما لتنا الله جل وعلا يمنامنو قل سبوچن بما شنف رغد وفصوم أتشال اللونا هلونا الشنافي كهونو الله جل وعلا زن لتورد مصافنا إلى الحكيم أمره وقضاؤه أمر الله ألا يعبد غيره ما لتنا حكيم بلو مالت كالسوچي ማንም ሊመለክ ማንም ሊጎበደድለትና ሊሰገድለት የማይገባ ፍርዱ ቅን ስራው በጠው የታጀበ ሆኖ አምላክ አላህ ነው። ስለዚህ መጽሐፍ የሚወረደው ከዚሁ ሁሉን ቻይ ሁሉን አሸናፊና ስራው ሁሉ በጠው የተሞላ አምላክ ከሱ ዘንድ ነው ወርደው ይለናል። ቀጥሎ እናንዘልና ኢለይክ ያ ሙሐመድ ይህንን ከአላሁ ጀለ ወዓላ ዘንድ የወረደው መጽሐፍ የመጣው መጽሐፍ እኛ አውርደነዋል አለ። እና አንዘልና እኛ አውርደነዋል ኢለይከ ወደ አንተ አልኪታብ መጽሐፍ ሲሆን በመጽሐፍ መልኩ ተጠርዞ ሰዎች እንዲመሩበት የሚያገለግል ሲሆን ይህንን መጽሐፍ ወደ አንተ አውርደነዋል ቢልሐቅ አለ። ያወረድነው በትክክል ነው ለላግጣ ለፌዝ ለጫውታና ዝም ብሎ ደስ ስላለን ያደረግነው ሳይሆን ሐቂቃ ቢልሐቅ ነው አለ። ቢልሐቅ ነው ማለት ቁርአኑ ሲወርድ የሰው ልጆች አእምሮ የሚቀበለው እውነት ይዞ ነው የወረደው። የወረደው በትክክል አላሁ ጀለ ወዓላ ላስቀመጠው እውነተኛ ጎል ማሳካ እንዲሆን ነው የወረደው። ስለዚህ ዝም ብሎ አምላክ ሲደብረው አምላክ ሲጫጫ ነው አምላክ ይሁን ነገር ሲከብደው ዝም ብሎ ባጋጣሚ ያወረደ ሳይሆን ውስጥ ያለው እውነት ነው። የወረደበት ዓላማ እውነት ነው። ቁርአኑ የሚነግረን ቃል ሁሉ እውነት ነው። አጠቃላይ ቁርአኑ የሚናገራቸው የሚያትታቸው የሚሰጣቸው ትምህርቶች ሁሉ ከመጀመሪያ እስከ መጨረሻ በእውነት የታጀበ ሲሆን ወደ አንተ ይህን መጽሐፍ አውርደነዋል አለ። ስለዚህሳ ፈዕቡድላህ አላህን ተገዛው ሙኽሊሰን ጥርት አድርገህ ለሁ ዲን ሃይማኖትን በብቸኝነት ለሱ ያጠራ እሱም ብቻ የምታመልክ ስትሆን ይህንን አምላክ በብቸኝነት አመልከው ይላል። ዛሬ የሰው ልጆች በጣም ከመዝቀጣችን የተነሳ ሁሉን ቻይ ሁሉን ፈጣሪ ሰማይ ምድር የገነባ የሰው ልጆችን ካልነበሩበት ያስገኘውን አምላክ ተንቁሳቁስ እያመለክን ነው። ወይም ደግሞ አላሁ ጀለ ወዓላ የፈጠራቸው ተራና ርካሽ ነገሮችን በማምለክ ጊዜያችንና ህይወታችን እየፈጀ ነው። ዛሬ እኮ በሚያሳዝን መልኩ አላህ የሰው ልጅ አክብሮታል እንዲህ ያከበረውን አምላክ ትቶ ሰው ያመልካል። የሚያመልከው ሰው የሚገርማችሁ ነገር ተሸክሞ የሚሄደው ቆሻሻ ነገር ነው። መጨረሻው ሞቶ መናገር መስማት የማይችል ከአፈር በታች የሚሆንን ኸልቅ ሰው እኮ እያመለከ ነው። إن الله من قال إن أنزلنا إليك الكتاب بالحق أونتن يزونه إنه مسعف يورده ودانتم يمتع إلى الجوال سلذي فاعبد الله مخلصا له الدين إهن أملاك بيتشن إنت أملك وتغزاو عمانو تنهلو لسوت رت تدرك ستون ሃይማኖታዊ እንቅስቃሴዎችን ለሰው ስትል ለጥቅማ ጥቅም ስትል በእልህ በትዕቢት ሳይሆን ሃይማኖታዊ እንቅስቃሴዎችን ስታደርግ ለሱ ጥርት ታደርጋ ማለት ነው። ደሞዝ የምትፈልገው ከሱ፣ የምታጎብድደው ለሱ፣ የምትፈራው እሱ፣ ሁሉ ነገሩ ሃይማኖትን በተመለከተ ለሱና ለሱ ብቻ የሚሆን ሲሆን ይህንን አምላክ ተገዛው ይላል። ስለዚህ እህቶች አንድ ነገር ማስታወስ ፈልጋለሁ። ወደዚህ ምድር የመጣችሁት ውጭ ሀገር እንድትሄዱ አይደለም። ወደዚህ ምድር የመጣችሁት በልታችሁ ጠጥታችሁ እንድትተኙ አይደለም። ወደዚህ ምድር የመጣችሁት ዱንያን እንድታሳዱ ብቻ አይደለም። ወገኖቼ ወደዚህ ምድር የመጣ ነው ለዒባደት ኢላሂ ጀለ ወዓላ ፈዕቡድላህ የሚያለው ለዛ ነው። አላህን ለመገዛት ለማምለክ ነው። ለዚህ ነው ቁርአን ወማ ኸለቅቱ ልጅነ ወልኢንሳ ኢላ ሊያዕቡዱን ይላል። እኔ የሰው ልጆችን የሚሆን ጋኔሎችን የፈጠርኳቸው ለአንድ ወሳኝ እውነተኛ ጎል ነው። ያ ምንድን ነው? ዒባደት ላህ ማለት እኔን እንድታመልኩ ለእኔ እንድታጎበድዱ ነው አለ። ዛሬ የሰው ልጆች ቤት ይገነባሉ። አላማችሁ ምንድን ነው ብትሏቸው ቤት እንዲያስጠልለን ቤት ጥቅም እንድናገኝበት ምናምን ይሏቸዋል። ቤቱም ለተፈጠረለት ዓላማ ለተገነባለት ጎል አቅሙ እስከቻለ ድረስ ይቀጥራል። እኛም ወደዚህ ምድር ስንመጣ ጎላችን የመጣንበት ዋናው ፐርፐዙ ዒባደተላህ ነው። ለዚህ ነው ፈዕቡድላሃ ሙክሊሰን ለሁ ዲን፣ ሃይማኖታዊ እንቅስቃሴዎችን ለሱ ብቻ የምታጠራ ስትሆን አላህን ተገዛ ይላል። ወላሂ የሰው ልጅ ክብር የሚገለጸው እህቶቼ አላህን በመገዛት ውስጥ ነው። ምን ማለት ነው? ሰው አላህን መገዛት ሲያ አላህ ምን አለ? ወለቀድ ከረምነ በኒ አደም፣ እኛ የአደምን ልጅ አከበርነው አለ። የአደም ልጅ ክብሩን ጠብቆ ዱንያ ላይ መኖር የሚችለው አላህን መገዛት ሲችል ብቻ ነው። አላህን አንገዛም እምቢኝ ሲል ግን ምንድነው የሚሆነው? ከእንስሳ የበለጠ የዘቀጠ የወረደ ይሆናል። መብላት መጠጣት ብቻ ነው ጎሉ የሚሆነው። የመጣበትን ምድራዊ ጎል የሳተ ዓላማው መብላት መጠጣት ብቻ የሆነ ተራና ርካሽ ፍጡር ይሆናል። ስለዚህ በተቻለ አቅም እህቶች ወንድሞች፣ አላህን መገዛት ዋናው ስራችሁ ነው። አላ ይላል አላህ፣ አዋጅ ሊላሂ ዲን፣ ሃይማኖታዊ እንቅስቃሴዎች ሁሉ ለአላህ ናቸው። አዲኑል ኻሊስ ጥርት ያለው ሃይማኖታዊ እንቅስቃሴ ለአላሁ ጀለ ወዓላ ብቻ ነው የሚገባው። ወለዲን ተኸዙ፣ በተቃራኒው ግን አላህን መገዛት እምቢ ብለው አሻፈረኝ ብለው እነዚያ የያዙ አካሎች አለ ሚን ዱኒሂ፣ ከአላህ ሌላ አውልያ ወዳጆችን የያዘ ከአላህ ሌላ ረዳቶችን የያዘ ከአላህ ሌላ ይጠቅሙኛል ይጎዱኛል ብሎ የሚያስባቸው አማልክቶችን የያዘ ግለሰብ አደጋው ከባድ ነው። ግን የሚገርማችሁ ነገር እነዚያ ካሉ ሲጠየቁ ማ ነዕቡድሁም አንገዛቸው የሚለው ለምንድን ነው? ከአላህ ውጭ ወልይ የምትይዙት ለምንድን ነው? ከአላህ ውጭ ረዳት ጠቃሚ ጎጂ ብላችሁ የምትይዙት ሲባሉ አሀ እኛ እኮ እንገዛቸው አይደለም፣ ማ ነዕቡድሁም አንገዛቸው ኢላ ሊዩቀርቡና እንዲያቀርቡን እንጂ አንገዛቸውም። ኢለላሂ ወደ አላህ ዙልፈን ወደ አላህ መቃረብን እንዲያቃርቡን እንጂ እነሱ ፈጥረውናል ብለን አናደርገውም፣ ይገሉናል ብለን አናደርገውም። ባይሆን እነዚህ አካላቶችን የምንገዛው ወደ አላህ ይበልጥ ቅርቦች ስለሆኑ እኛንም እንዲያቃርቡን ፈልገን ነው ይላሉ። እነላህ አላህ እኮ የሕኩሙ በይነሁም በመካከላቸው ይፈርዳል፣ ፊማ ሁም እነሱ ባሉበት ነገር ውስጥ ይኽተሊፉን ይለያዩ ይጋጩና ይጻረሩ ባሉበት ሐሳብ ውስጥ አላሁ ጀለ ወዓላ ፍርዱን ይሰጣል። ዛሬ ኢየሱስ ጌታ ነው፣ አንዱ ዲቃላ ነው፣ አንዱ ነብይ ነው እያለ የሰው ልጆች ኢየሱስን በተመለከተ እጅግ የተለያየ አቋም ይዘዋል። እና አላህ ይላል ኢነላህ የሕኩሙ በይነሁም ፊማ ሁም ፊህ ይኽተሊፉን፣ የሰው ልጆች በሚነጣጠሉባቸው በሚለያዩባቸው አጀንዳዎች ላይ እውነቱ ያለው አላሁ ጀለ ወዓላ ዘንድ ነውና አላሁ ጀለ ወዓላ ቅያማ ቀን ፍርዱን ይሰጥና ሐቁ የሐቅ ባለቤቱ ጋር እንዲሆን ያደርጋል። ኢነላሃ አላህ እኮ ላ የህዲ አይመራም። መን ሁወ የሆነን ሰው ካዚቡን ከፋር ውሸታምና፣ ካዚብ ማለት ዋሾ ማለት ነው። ውሸታም ማለት ከፋር፣ ውሸታምና ከሃዲ ማለት ነው። ኢነላሃ ላ የህዲ መን ሁወ፣ በባህሪው ውሸት የሚወድ ውሸትን በግድ ፈልፍሎ ፈልፍሎ መናገር የሚወድ ግለሰብ አላሁ ጀለ ወዓላ እንደዚህ አይነት ሰዎችን አይመራቸውም። መካድ ሐቅ እየተነገረው አልቀበልም ብሎ ክደትን የሚመረጥ ግለሰብ ልክ እንደዚሁ አላሁ ጀለ ወዓላ ቅኑ መንገድ አልምላውም አልመራውም ይላል። ለው አራደላሁ እነሱ እንደሚሉት አላህ ቢፈልግ ኖሮ አን የተኺዘ መያዘን ሊይዝ ወለደን ልጅ ሊያዝ እስኪ ልጅ ያስፈልገኛል ብሎ ልጅ መያዝን አላህ ቢፈልግ ኖሮ ለስጠፋ ይመርጥ ነበር ሚማ የኽሉቁ ከሚፈጥራቸው ፍጥረታቶች መካከል ማየሻው ሱብሓነሁ እሱ ማየሻው የፈለገውን ሚያዝ ይችል ነበር። ሱብሓነሁ ይሄ አምላክ ግን ጥራት ይገባው። ወላህ እሱም አላህ ነው አልዋሂዱል ቀሃር ብቸኛና አሸናፊ የሆነው አምላክ ጥራት የተገባው አምላክ ከፈጠራቸው ፍጥረታቶች መካከል የተሻሉ የሚባሉ አካሎችን ልጅ አድርጎ መያዝ ይችል ነበር ነው የሚለው። ሲላ ሲላ ሰላም አደረካችሁ ታዲያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተቋርጠ ነበር። እሺ እሺ፣ አራተኛው እንደገና ደግሞ ድምጽ በጣም ፈጥረብኛል። እሺ እሺ፣ አራተኛው ኢነላህ አላህ እኮ ላ የህዲ አይመራም፣ መን ሁወ የሆነን ሰው ካዚቡን ውሸታምና አልከፋር እጅግ በባህሪው የክህደት ባህሪ ያለው በባህሪው የውሸት ባህሪ ያለውን ግለሰብ አላሁ ጀለ ወዓላ ቅኑ መንገድ አይመራም። ምን ማለት መሰላችሁ? እናንተ በህይወት እንቅስቃሴያችሁ ላይ እውነትን ተናግራችሁ የተሻለ ነገር መስራት እየቻላችሁ ባህሪያችሁ ሆኖ በትንሽ በትልቁ የምትዋሹ ከሆነ አላህ እንደዚህ አይነት ሰዎችን አልመራም ብያለሁ ነው። ሌላው ደግሞ መካድ የማይገባን ነገር ክህደትን የምንመርጥ ከሆነ አላሁ ጀለ ወዓላ በግድ ለምን አባታችሁ ካዳችሁ ብሎ ወደ ትክክለኛው መስመር አልመራቸውም። ከሃዲያኖች ከሆኑ ውሸታሞች ከሆኑ ካዋጣቸው ይዝለቁበት ይላል። ለው አራደላሁ አን የተኺዘ ወለደን አላህ ልጅ የሚያዝ ቢፈልግ ኖሮ ለስጠፋ ይመርጥ ነበር። ሚማ የኽሉቁ ከሚፈጥራቸው ነገሮች መካከል ማየሻ የሚፈልገውን ይመርጣል። መርጦም ሲያበቃ እንደ ልጅ መያዝ ሁሉ ይችላል፣ ግን አላደረገውም። ልጅ መያዝ ማለት በባህሪው ብዙ ደካማ ጎኖችን ያሳያል። መድከምን፣ ልጅን መናፈቅ፣ ለልጅ ሲባል የሚከፈል ዋጋ አለ፣ ከባለቤት ጋር የሚደረግ ነገር አለ፣ ብዙ ፕሮሰስ አለ። ስለዚህ አላህ ልጅ አለኝ ይሄ የኔ ልጅ ነው ብዬ ማለት ብፈልግ ኖሮ አደርገዋለሁ፣ ግን ሱብሓነሁ አላህ ልጅን ከመያዝ ጥራት ይገባው። ልጅ መያዝ በራሱ የበርካታ ጎዶሎ ጎኖች መሙያ ነው። ስለዚህ አላሁ ጀለ ወዓላ ልጅን ከመያዝ ጥራት ይገባው። ሁወላሁ እሱም አላህ እኮ ነው አልዋሂዱ አልቀሃር፣ አልዋሂዱ ብቸኛው፣ አልቀሃር ሁሉን ማስገደድ የሚችል አካል ማለት ነው። አዚዝ ማለት አሸናፊ ነው። ቀሃር ግን ከአዚዝ በላይ አላህ ማድረግ የፈለገውን ነገር ሁሉ ማድረግ የሚችል ሁሉን ቻይ አምላክ ነው ይለናል። خلق السماوات والارض الله ማለት እኮ ወቶቼ ሰማያትንና ምድርን የፈጠረ ነው። بالحق በትክክል ቀደም እንዳልኳችሁ የተፈጠሩት በትክክል በታላቅ ጎል ነው። ከተፈጠሩበት እለት ጀምሮ ቂያማ እስክትቆም ድረስ ምድርና ሰማይ ለሰው ልጆች ቋሚ ግልጋሎት ይሰጣሉ። ይሄ እውነት ነው። بالحق ማለት በእውነት ነው። ምድርን አላህ ፈጥሮ ቢተዋት ምድርን ፈጥሮ አላህ ቢሰነጣጥቃት ልንቀመጥባት ልንረጋባት የማትችልበት ኮንዲሽን ቢፈጠር ከባድ ነበር። አላህ ግን ይህን አላደረገም። ምንን ያደረገው خلق السماوات والارض بالحق بتككل الله جل وعلا اللي فطراتك يتفطرلت ما علامه اونت نو سيفطروا مسراتك اونت نو يقول يكور الليل ايه الله ماله سبات سما سبات مدري باونت يجنبوا املاك ماله يكور الليل ليلتين يازورال على النهار اقل لا يازورال ليلت اهون تشلموال ايه تشلما تايمو يطبقنا ازور الله يون نغير سيلي كتوال أسمع سبات سماي سبات مدرن بأونت فطرال يفطربت علامة أونت نو يفطرات شوم بتككل يسولي جوتشين بأقبابو قل قالوا تنبي ستونو إيا ستونو أونت نو نقم كان قودا يتفطر لكن علامة أرسو سيوغدو موغدات شو أونت نو يكور الليل على النهار رحمالت لليتن اكالاي إبنيا الزوازور أملاك لليتي متال لليتن يازوري كتوال كانو دمو يمتال እንትኑ ለሊትን ቀላይ ያዞራ ቀንና ማታ እንዲፈራረቅ የሚያደርግ አምላክ ነው ወይ ከውሩ ነሃረ አለ ሌሊት አንዳንድ ደግሞ ቀንን ለሊቱ ያዞራል ቀን አለ ከዛ በኋላ ይሄን ቀን ያዞረውና አላሁ ጀለ ወአላ ሌሊት እንዲወጣ ያደርጋል ይሄን ሁሉ ማድረገው እኔ ነኝ ይሄን ሁሉ ያደረገን አምላክ ተታችሁ ሌላ ነገርን ማምለክ ሌላ ነገርን መፍራትና ሌላ ነገር መስገድ በፍጹም ከናንተ አልጠብቀውም ቢለው وسخر الشمس والقمر بتجماري الله مالته هتوچي صحينا چرقان يا غرا اغرتوم سيابق على سولچوت قامي گلگالوت اندي ستو يادرگا املاك نو كلل ولاتچوم گل صحايوم چرقاوم يجري يگوازالو لاجلين لقنا قطرو مسمن لتاوق يتطاله قنا قطروال ازاچ قن لاي اسكي درسو درس بزا قن لاي አምላካችን እስኪገናኙ ድረስ ፀሐይና ጨረቃ ሌሎችም ከዋክብቶች በተሰየመላቸው መስመር ይጓዛሉ። አላ ኢላላ አዋጅ ስሙኝ ወልዓዚዝ እሱ አላህ እኮ አሸናፊ ነው አልገፋር ወንጀል የሰሩ ሰዎችን የሚምር ብቸኛና ኃያል አምላክ ነው ይህንን አምላክ ፈዕቡድላህ ሙኽሊሰን ለሁ ዲን አማኖት ለሱ ያጥራችሁ ስትሆኑ ይሄንን አምላክ ብቻና ብቻ አልኩና ተገዙ ይላል ስለዚህ ህቶች አላህ ማለት ዛሬ ተቀመጣችሁበትን ምድር ይዘረጋ ከላይ ያጠለላችሁ ከላይ ያለውን ሰማይ የገነባ ከሰማይ ዝናብ እንዲወርድ አድርጎ ምድር ቡቃያ እንድታበቅል ያደረገ እናንተንም ካልነበራችሁበት ያስገኘ አምላክ ነው ስለዚህ ይሄ አምላክ ከሱ ውጪ ሌላንም ማንንም አትገዙ ብሎ መመሪያ ቢያወጣ ያስኪዳል ማለት ነው خلقكم ይሄ አላህ ማለት እኮ ወጥቶች ፈጥሯቸዋል من نفس واحده كان ديت ከአባታችን አደም ነፍስ ነው እናንተሩን ምድር ያመጣችሁ ስለዚህ ከዛ ስለዚህ الله جل وعلا ከአንዲት ነፍስ እናንተን ያስገኘ ከመሆኑ አኳያ እሱም ብቻ ነው መገዛት ማምላክ የሚጠበቅባችሁ ثم جعل كذا ما ادرغوالكو ادرغا منها كذاች አንድ ነፍስ ዘውጃ ይወት አጣማጇን ያደረገ አምላክ ነው አደምን ከአፈር የተለያየ አይነት መልክና ይዘት ካላቸው የአፈር አይነቶች አባታችን አደምን ፈጠሩ ከዛስ በኋላ እናቱን ሐዋን ባለቤቱን ሐዋን ثم جعل منها زوجها كذاች አንዲት ነፍስ الله جل وعلا سيفلق دغمو يوت اغار يوت اطماج ادرغلت ين يادرغن املاك تتاچو فطور اتتغزو لفطور اتسجدو ملائك ليهون يشلال جن ليهون يشلال سول ليهون يشلال قساقس ليهون يشلال ين يادرغن املاك تتاچو ليلا نغير مملكاچو تغبي ادلم بيالنو وانزل لكم لان انتم قاوروا لاچوال من الانعام كانسسا لان انتم ادرغول لاچوال ثمانيه ازواج سمنت تندوچن انانتم اندتتتقموباچو الله جل وعلا ادرغوالال ፍየል ከና አጣማጁ በግ ከና አጣማጁ ሴትና ወንድ በሬ ሴትና ወንድ ግመል ሴትና ወንድ አንዓም ማለት የቤት እንስሳ ማለት ነው። ስለዚህ 8 ጥንዶችን አላሁ ጀለ ወዓላ ለናንተ አድርጎላችኋል ይላል። يخلقكم الله انتن يفطراتشوال يخلقكم يفطراتشوال في بطون امهاتكم بناتاچو هود وسط الله جل وعلا املاك مالتنو سو ادرو يفطراتشوال خلقا فطور ستهون من بعد خلق كاند فطرت قرص بهالا ليلى اينت فطره ستهونوا الله جل وعلا اناتاچو دوست نفطراچو اتاچوال يسو ليج مجمرى نفط نبر ادل ايه نفط يخلقكم في بطون امهاتكم بناتاچو محصنس بناتاچو هودوس قچبلاچو الله لي جنباچو من خلقا من بعد خلق كاند فط افطاطر بهالا وليلى افطاطر نت ايتشغاغراچو ሷድር ወገነባችሁን የፈጠራችሁ አላህ ነው። ልፍት ነበር ይረጋደም ነበር እንደተላመጠ ስጋ። ከዛ በኋላ አጥንትና ስጋ ይሞላና ቆዳ ይለብሳል። ክናቱ ማጽን ወጥቶ ዱንያ ላይ ወሎ ይላል። ይሄ ሁሉ አላህ ምን እኛ ያደረኩት ነው የሚለው። في ظلمات ثلاث በሶስት ጨለማ ውስጥ ከአንድ አፈጣጥር ወዴላ አፈጣጥር ይወስልኩኝ የፈጠርኳችሁ እኔ ነኝ። ሶስቱ ጨለማዎች ማለት عبد الله بن عباس من هلال اسم تفصيل عند النبي نو ايه 8 ازواج قالوا ذكور وانثى مالت نو ذكر ذكور وانثى مالت وند الناس مالت مثلا من الضأن اثنين كبغ هلات ومن المعز اثنين القران راسه مسلو ليلا بتابلو كفيل هلات وانثى من الابل كجمل دمو هلات ذكر واناث ما ومن البقر اثنين ككبتم ذكر واناث ما معناتنو ككبتم وند الناس يتادر يفطرلكو يياكو يخلقكم في بطون امهاتكم خلقا من بعد خلق حالا من بعد نطفة وعلقة ومضغة وعظام ما لتنا لكنا في ظلمات ثلاث بسوس تجلما وستأدرقو كأندا فتاتر وليلا فتاتر ياشقاقر ودمدريا متاتشونا يخطراتش قنباتشو الله نو سوس تجلما لت ظلمة البدر ينات هود براسو راسو نيشالت تجلما نو مبرات راسو يلو ليلو وظلمة الرحيم ندزهم دقمو يمهسن تجلما نو هودا اللي كورسل ماصل ميبال موليل اقراقيت الله وظلمه المشي مشيمتي اندزيهم دغمو اتقالاي ايه يمتايوت يا انغدي لج يوم يشلو چلمال اندمتاوقوت انغدي لج چلمال يا ماصن چلمال يهور چلمال كنذي 3 چلماوچ است الله كاندا افطاطر وليلا افطاطر اياشغاغر ود مدري امطاچو اسنو ذلكم الله يهاتشوكو الله نو بزي ملكو نانتن ود مدري امطاچو الله نو ربكو جيتاچو عدل يفعل ذلك هي النجر يمشرا انانته جيت الله نو له الملك نجسنا كله لسو نو لا اله بونت ميجست املاك لم الا هو السنج مغنياتو يسو ليوچن كالنبروبت ياسغني سما مدر يغنبا قناريتن ميافرارق قرقنا صحاين براساچو مهور لا نشكركرو ميادرغو الله بتككلم كسوچي بونت ميامكوتال املاك يلم فانا تصرفون تادا كيف تصرفون انديت بلاچونو فيتاچون متازوروت الله بزي ملكو اونتن بتنورو يمكرنا ياسمكرا يهنن اونت تتاچو انديت نو كزي اونت متافنغطو سيل الله جل وعلا بوقسام بطياقي ملكو حساب سنزرال ማለት ነው። ስለዚህ ሰው ልጅ ይሄን ሁሉ ነገር የማደርግ አቅም ያለውን አምላክ ትቶ ሚተኛ ሚደክመው ሚራብ ሚጠቅማ ቆሻሻ ይዞ ሚዞርን ኸልቅ አምላክ አድርጎ ሚያዝና መገዛት ሌላ ከባድ አደጋን ያስከትላል። ቂያማ ቀንም ወደ جہነም ሰዓት ይጥላል እንላለን። ኢንተክፍሩ አለ የምትክዱ እንደሆነ ፈኢነላህ አላህ እኮ ገልዩ ይተቃቀን ሀብታም ነው አንኩም ከናንተ ምንም የማይፈልግ ይተቃቀን ሀብታም አምላክ ነው ወይ ወላ ይርዳ ግን በጥቅሉ ልነግራችሁ የምፈልገው ነገር አላህ አይወድም ለዒባድህ ልኩፍር ለባሮቹ ክህደትን አይወድም እሱ የሚወደው እምነትን ነው ኦኬ ዱንያ ላይ ክህደትንም እምነትንም ፈጥሯል የሰው ልጆች ግን እንዲሆን የሚፈልገው ምንድነው ሙእሚን እንዲሆን ይፈልጋል ወእን ተሽኩሩ ስለዚህ ይሄንን አምላክ ብታመሰግኑትና እሱ ብቻ ብትገዙ ይርዳሁ لكم ይሄንን ተግባራችሁን ከእናንተ ላይ ይወድላችኋል ወላ ተዚሩ አትሸከሙ የወንጀልን ሸክም አንዲት ነፍስ አትሸከምም ይያለ ነው አላህ ዋዚረቱን ወንጀልን ተሸካሚ የሆነች ነፍስ ማለት ዋዚራ ወንጀልን ተሸካሚ የሆነች ነፍስ አትሸከምም ምን ውዝረ ኡኽራ የሌላን ሰው ወንጀል ልትሸከም አይደረግም ሰው በሰራው ስራ ነው ቂያማቀን አላህ ፊት የሚቀርበው ቀርቦ ሽልማት የሚቀበለውና የቅጣት እርምጃ የሚወሰደበት በሰራው ስራ ነው ማለት ነው እንጂ የሰው ወንጀል ማንንም አይሸከም ምናልባት እኛ መጥፎ ነገር ጀመረን ሰዎች እኛን አራያት ከተሉ መጥፎ ነገር ስለከተዘፈቁ በገዛ እጃችን መጥፎ ነገር ጀመረን በርካቶችን ስለአብላሽን ምንወቀስበትና ሌላ ንቅጣት እርምጃ ይወሰድብን የሚችልበት ሁኔታ አለ ማለት ነው ወላ ተዚሩ ዋዚረቱን ውዝረ ኡኽራ ስለዚህ የትኛውም ወንጀል የምትሸከም ነፍስ የሌላን ሰው ወንጀል ተሸክማ አትሄድም ስለዚህ ያንዳንዱ ነፍስ የራሱን ወንጀል ተሸክሞ የራሱን በጎ ስራ ይዞ ነው አምላክ ፊት የሚቀርበውና የሚወቀሰው የሚሸለመው ثم كذاس بوحالا مرجعكم الى ربكم ورجعتاچو ነው مرجعكم መመለሻችሁ ለጌታችሁ ነው فينبئكم ወደሱስ ተመለሱ ደግሞ ይነግራችኋል بما كنتم በነበራችሁት ነገር تعملون دنيا لا تسروت በነበረው ነገር ምክንያት الله جل وعلا ينجر شلماتاچونم يسطاچوحال انه السكو عليم اواقنه بذات الصدور በልቦች ውስጥ የተደበቁ የልቦና ባለቤት ምን እንደው ልቦች ውስጥ ተደብቆ የሸሸጉ ክፉም ይሁን በጎ ተግባሮችን በጥንቃቄ የሚያውቅ አምላክ ነው ይለናል الله جل وعلا በሰማነው ምንጠቀም ሰዎች አድርገን ቀላል ነው ኢንሻአላህ ያልገባችሁን ነገር መጠየቅ ይቻላል جزاكم الله خير سمعت عن قصه ማር አዳጣሚ ሸህባሪዝም من الشيطان الرجيم بسم الله الرحمن الرحيم نعم ان شاء الله مصحفو يتورده نو من الله كالله زند العزيز الشنافي يكون هيالك هون الله يتورد نو الحكيم بفردونا فطرت عالمون بماستدارون بماسك بماكايرو نغن طربنا كهون الله يتورد نو ان انزلنا ان اوردنا على الله اليك يا محمد صلى الله عليه وسلم وده انت مصحفنا وردنال እና አንዘልና እኛ አወርደናል ኢለይከ ወደ አንተ الكتاب መጽሐፍን አወርደናል بالحق በትክክል ፍርዱ አድል የሆነ بحق ሚያዝ حق የሆነ ነገር ወደ አንተ አወርደናል فعبد الله الله انت تغزاو مخلصا ترت تغزاو له الدين ሃይማኖት ለሱ ሃይማኖት ለሱ ነው ብለህ ተገዛው على اواج لله لا الله نو الدين الخالص طرت يالو حيمانوت لا الله نو والذين اننيا والذين اتخذوا اننيا يازوت من دونه كالله وجه اولياء وداج ارغو يازواچو ما نعبدهم والذين اتخذوا من دونه كالله يعزواچو اولياء وداج ارغو يعزواچو ما نعبدهم انغزاچو مالو الا بيهون انجي ليو قربنا ليا قربون بيهون انجي انغزاچو الى الله ودا الله زلفا زلفا ليا قربون انجي وداج ارغو ليا قربون انجي انغزاچو ማቃረብ ነው ዙልፈን ማቃረብን ሊያቃርቡን እንጂ አንገዛቸው ኢንላህ አላሁ ኩ ይህኩሙ ይፈርዳል بينهم በነሱ ላይ فيما بنبروا فيما بنገር ይፈርዳል هم فيه يختلفون ሲለያዩ بنبሩበት ነገር ላይ አላህ በትክክል ይፈርዳል ኢንላህ አላሁ ኩ لا يهدي اياك انام من هو يهونن سو كاذبون قطافي وشتنيا يهونن سو ايمرام كفار دمو بالله اياتنا بالله ناقصنا بالله تامراتوش يما يامن سو بالله تامر يما يامن سو يما يامن سو ايمرام لو اراد الله الله بيشا نورو ان يتخذ ولدا انس هندالته لجماز بيشا نورو لاصطفى يمرت نبر مما يخلق كم يفطروا النجر ما يشاو يفلقوا النجر ما يزشل نبر سبحانه قرات الجباو كندزي كغدلو بحري قرات يتجباو غتا نونا قرات الجباو هو الله الله سونو الواحد عند هون الله والله اسو الله كونه الواحد عنده ونه القهار حيال يهونه فطرت عالمه بحيالنته يا اشنف يهونه جيتا لسو طرات يغبا اسو عندنا اشنافي حيال يهونه جيتا نو دج كماز كندي كودرو باهلي طرات يتغبا يغباونا واتي سماياتن فطر والارض مدرن فطر بالحق بتفكر فطر يكور الليل ليل يشفنوال ليليتهم معناتنا وهم دم يتقللوال ده معناتنا يكور الليل يتقللوال على النهار يقيروال يازوروال يكور الليل لليتون يتقللوال على النهار كلنا قد اوكي يكور الليل ليلون مش لليتون يازوروال على النهار بقن يازوروال ويكور النهار قانون دمو يازوروال على الليل بمشيت بلديت معناتنا وسخر لكم لان انتم وسخر الشمس صحيتوان وسخر الشمس صحيتوان اغرات والقمر شرقوانم خلق السماوات مدر يفطر جيتانا والارض وخلق السماوات سماوات يفطر جيتانا والارض مدر بالحق بتهكل يكور الليل ليتون يزوروا على النهار بقن يزوروا ويكور النهار كان دمو يزوروا على الليل بالليل معناتنا وسخر الشمس صحين اغرات والقمر شرقوان ያገራላችሁ ጌታ ነው ሁሉም ነገር የጅሪ ይንቀሳቀሳል ወይም ይሄዳል ለአጀልን ለቀጠሮ ሙሰማ እስከ ቀጠሮው ድረስ ማህ ነው ሙሰማን ለታወቀው ቀጠሮ አይሰማም እንዴ? በፍጥሩ እሱ አሸናፊ የሆነ ጌታ ነው። አልገፋሩ ተውበት አርጎ ለተመለሰ ደግሞ ማህሪ የሆነ ጌታ ነው። ኸለቀለኩም ለእናንተ ኸለቀኩም ፈጠራችሁ ሚን ነፍሲን ከአንዲት ነፍስ ፈጠራችሁ ዋሂደቲን ሚን ነፍሲን ከነፍስ ፈጠራችሁ ዋሂደቲን አንድ ከሆነ ሰብስ ቆዳችሁ ቀለማችሁ ቋንቋችሁ ብሔራችሁ ሀገራችሁ ከመለያየቱ መተነሳ እንደዚህ በስተውም ሳለ ከአንድ ነፍስ ፈጠራችሁ ይሄም ትልቅ ተአጅብ የሆነ ነገር ነው። ثم جعل كذام كان جوام نفس ادرج منها ثم جعل ادرج منها كان جوام نفس زوجها طندوان ادرج وانزل لكم ازغنى وين فطر معناتنا اورل سايحون ازغنى وين فطر وانزل لكم لنانت ازغنى لاجلكم لنانت لنانت لنانت سيبا الله ازغنى وين فطر من الانعام كبيت انسسات ثمانيه ازواج ስምንት አይነት ጥንድ ማለት ነው። አወረደላቸው አይደለም አስገኘ ነው። አስገኘ ወይም ፈጠረ። ከቁርአኑ ጋር ወረዱልት ነው እንዴ? ናም كبيت انسسات ثمانية ازواج سمنت ثمانية مالتم جمل وندنا سيت سيت ارات فيل وندنا سيت سدس كبت وندنا سيت سمنت مالتنا ከዛም ይፈጥራቸዋል في بطون امهاتكم في بطون وسط امهاتكم بناتوቻቹ ማህፀን ውስጥ خلقን ፍጥረትን ምን ባዲ خلق ከፍጥረት ወደ ፍጥረትም ማህን في ظلمات ثلاثين بسوس تشلما بهود بمحسن انا بمقدي لجي بسوس تشلما وست يفترات شوال ذلكم الله يهاتشونا والله ربك ذلكم الله يهاتشوك والله ربكم قتاتشونا سماعنا مدرن انساساتن لننس لفتر قتا يهونا يهونا قتانو له الملك لسوم نقسنا يتقباونو لا إله በሐቅ የሚገዙት ጌታ የለም ኢላሁ እሱ እንጂ ከአና ተስረፉ ታዳ ወዴት ነው መሸሹት እሱን ከመገዛት ወዴት ነው የምትዞሩስ ኢባዳን ለሱ ከማድረግ ይልቅ ለያለም ድን ነው የምታረጉት ኢባዳ ለሱ ተገባ ነው ሰማይና ምድር ለፈጠረ ጌታ ማለት ነው ኢን ተክፍሩ ብትክዱ አልገባኝ የተኛው فأنات تصرفون تكيدوا فإن الله الله غني عنكم كنانت يتبقى كانوا ولا يرضى أيودم لإباده لبارياوتشو أيودم لفترانو أيودم لبارياوتشو أيودم الكفرة كدتن أودم وإن تشكروا بالتامسقنوا يرده لكم لأن أنت ودد لا تشوال ولا تذروا አትሸከምም። ዋዚረቱን ወንጀለኛ የሆነች ነፍስ አትሸከምም። ውዝረ ኡኽራ የሌላኛውን አትሸከምም። ሱመ ኢላ ረቢኩም ከዛም ወደ ጌታችሁ መርጅኡኩም ሱመ ከዛም ኢላ ረቢኩም ወደ ጌታችሁ መርጅኡኩም መመለሻችሁ ፈዩነብኡኩም ይነግራችኋል ቢማ ኩንቱም በነበራችሁበት ነገር ተአመሩን ስትሰሩት በነበራችሁበት ነገር ይነግራችኋል እነሁ አላህ እኮ አሊሙን አዋቂ ነው ቢዛት ሱዱር በልብ ውስጥ ያለችዋን በልብ ውስጥ የተደበቀችዋን ነገር አዋቂ የሆነ ጌታ ነው ተንዚሉ ልኪታብ ተንዚሉ የወረደ ልኪታብ ይሄ መጽሐፍ ሚንላህ ከአላህ አልአዚዝ አሸናፊ አልሐኪም ህጉ ጥበበኛ የሆነ ከአላህ የወረደ ኪታብ ነው። እና ያ ሙሐመድ እና አንዘልና እኛ አወረድኖ ኢለይክ ወደ አንተ አወረድኖ አልኪታባ ይሄን መጽሐፍ በልሐቅ በትክክል ማለት ነው በሐቅ አወረድኖ ፈአቡድላህ አላሁን ተገዛ ሙክሊሰን ጥርት አርግተ ለሁዲን ሃይማኖት ለሱ ብቻ ነው የሚገባ ማለት ነው። ألا أواد لله لله الدين الخالص ألا ما لات أواد سمو ما لاتنو لله لالله نو الدين الدين حيمانوت الخالص الرتي على حيمانوت لا الله بيتشانو ما لاتنو ياسين اتركش والذين اتخذوا إننا يازوت من دون الله كالله ليلا أولياء ወዳጅ አርጎ ያዙ ማና አብዱሁም አንገዛም እኮ ይላሉ ኢላ ሊቀርቡና ኢላ ማለት እንጂ ሊቀርቡና ሊያቀርቡን ነው እንጂ ኢላላህ ወደ አንተ ዙልፋ ለአንተ ወደ አንተ ሊያቀርቡን ነው እንጂ እኮ አንገዛሁም ይላሉ። إن الله الله هو يحكم يفردال بينهم بمحالاتهم يفردال فيما هم يهونوتين فيه يختلفون بمحالاتهم سيكلالفو ينبرو فيما هم فيه يختلفون يعني መከላለፈው እስቲ በአማርኛው ነገረኝ መከላለፍ ቢዋ ወይ ጻፍልኝ ፊማ ማለት ውስጥ ማለት ነው ማሁም እነሱ በነበሩበት ውስጥ ፊህ በዛ ነገር ይختلفون ሲለያዩበት በነበረው ውስጥ ኦኬ ሲለያዩበት አማርኛ ጠፍቶኝ ሹክራን ዲዋ ፊማ በነገር ውስጥ ማሁም እነሱ ፊህ በዛ ነገር ይختلفون ሲለያዩበት በነበረው ነገር ውስጥ ሲለያዩበት የነበረው ሲከራከሩ ማለት ነው ወይስ ሲከራከሩ የነበረው ኦኬ ان الله الله هو لا يهدي الله ትክክለኛ መንገድ አይመራም من هو የሆነውን ሰው ካዚቡን ሁሸተኛ ከፋር ክደተኛ የሆነ ሰው እኮ ትክክለኛ መንገድ አላህ አይመራም ማለት ነው። ላው አራድ አላህ አላህ እኮ ቢፈልግ አን የተኸዘ ወለደን ልጅ ለመያዝ ቢፈልግ አላህ ለስጠፋ ይመርጥ ነበር ሚማ የኽልቁ ከሚኸልቀው ኸልቁ ውስጥ ማ የሻ የፈለገውን ይመርጥ ነበር። سبحانه السو ترات الجباو هو الله الله هو الله هو السو الله الله هو الواحد بتنيا القاهر هيلنيا هنا الله نو مالتنا خلق السماوات مرتين فطر خلق فطر السماوات سماء فطر والارض مرتين بالحق بتككل مالتنا يكور الليل على النهار. اوكي، يكور مالت مريتن لا يكور الليل. وعليكم السلام. هو الله اسو الله كونه الواحد عند يهونا الله القهار هيال يهونا هيلنا ساون هيال يهونا بلا وبتلوش على مصدر هيال يهونا معناته خلق السماوات سماوات فطره والارض مريتن بالحق بتتكل يكور الليل مريتن ليل يزوراتال على النهار بكان يكور النهار نهار قنين يزورال على الليل ودماتا معناتنو وسخر الشمس اندوم صاحن اقرالاتو والقمر ጨረቃንም እንደዚህ ሁሉን ሁላችሁም ጨረቃና ፀሐይ የጅሪ ይሄዳሉ ለአጀልን ቀጠሮ ሙሰማ የተወሰነባቸው ወይም ደግሞ የተስተካከሉበት የተወሰነ መንገድ ነው የሚዞሩት ማለት ነው አላህ ያፈረደባቸው መንገድ ላይ እስቲ ሱላይም እንደገና ዲዋል ናም ሁሉን ለአጀልን ሙሰማ ሚለው በቀጠሮ ቀን ነው በቀጠሮ ነው አላህ የወሰነባቸው ቀጠሮ ነው የሚዞሩት ማለት ነው ለይልን ጨረቃና ቀመር ሁሉ ያጅሪ ለአጀል ሙሰማ ሁሉም ይዞራሉ ለአጀል ሙሰማ የተወሰነባቸው እስቲ ንገረን በሱ ፍቃድ ይዞራሉ ለአጀል የተካተሉ ማለት ነው ሳይቆሙ ምን ሳይሉ የተካተሉ ይዞራሉ لأجل لقدره مسمى لتاوقه قن قدره الله زن لتاوقه يقيام قم مالك ما بس كذا درس يورا له لتوقف على أواج هو على أواج لال هو الله هو العزيز عشان نافي الغفار وانجل سريو تدمو هتياتنا ماري عند الله نو مالتنا خلقكم خلقكم فطراتكم من نفس واحد باند نفس كون فطراتكم بآدم مالتنا ثم جعل عندنا أدرج منها بس باندو نفس زوجها تندرج وأنزل وأنزل وأنزل لكم ندزوم أورد من الأنعام وإندمو وانزل مالت ورد مالت مسلني وانزل تكلمنا ترجمه وانزل لكم اندوم اورد لاچو نو ادلم دديوال انت من بله نفسركو استوى ده مايكنا وانزل اسغنيا وين فطر ازي غاتي تكلمنا عربيان كفلقني وانزل لكم اورد لاچو من الانعام كخيرات مالت كنعمه مالت نو ادل ነው ምንድነው አንአም ማለት ከቤት እንስሳት ማለት ነው አዎ ምንድነው ለእንስሳት አንአም ማለት እንስሳት ኦኬ አዎ ገብቶኛል እንስሳት ማለት ነው አዎ ግን ወአንዘላው ምን ብለን እንፈስረው ነው አነ ወአንዘላ ነው አረ ምን ነው ወአንዘላ ኦኬ ታዲያ በግና እንትን እንስሳትን ለቁርአን ካያ ነው እንደወረደልት ልንለው አው በሙሳ ግዜ እኮ ከሰማይ ወረደ ብሎ ነው ምናገረው የነብዩላ ሙሳ እኮ ለአምታ ከሰማይ ነው ወረደች ማለት እሱማ የኢብራሂም እኮ ለኢስማኤል ያርደው እንደዛ ነው ግን አሁን ለኛ ለፍጥሩ ሲል ያስገኘ ለኛ ሲል አስገኘ ነው ለኛ ሲል ፈጠረ ሰበባን ነዘሉ ከሰማይ ነው ምክንያቱም ሙሳ ዘመን ያወረደ ከአላህ ከአላህ ነው ከሰማይ ነው ያወረድኩ ነው ማለት በቁርአን ምክንያቱም ሰበባን ነዘሉ ከሰማይ እንደወረደች በቁርአን ያስረዳናል ማለት ነው አስገኘ ነው አይደለም ይሄን እቺ ቦታ ላይ አስገኘ ሻሪውን እቺ በኋላ እንጠይቃለን ይሁን እኔ ታያሽ ደግሞ ቁርአን ዘከረ ለለስኪ እስቲ ይወናል خلق ربكم أيها الناس من آدم وخلق منه زوجه وخلق لكم من الأنعام وخلق لكم كونوا ملو يا وزيغا نو ازيغن وانزل لكم نملو ازي بالقران اوكي كويس اهون تفسير مو يصير وخلق لكم من الانعام نملو ثمانيه انواع ذكرا وانثى من الابل والبقر والضأن والمعاد اوكي يعني وخلق لكم يعني اوكي من الانعام اوكي انا ودي تفسيرون قبلنا عند ابن كثير اليوم ماشي تشروا عندنا تلك اللي نم ان شر اللي نم بعد وانزل لكم من الانعام كوي نقرها له شرهن وانزل لكم من الانعام ثمانيه ازواج اي وخلق لكم من ظهور الانعام ثمانيه ازواج اي وخلق لكم كون يا له الزمغا مالتنا جبا ابن كثير مالتنا اوكي ود شارو لملسنا انا ود قرانو وانزل لكم اي وخلق لكم مالتنا انجدي اسغنلاچو من الانعام كانسسا ثمانيه ازواج سمنت تمد اسغنم مالتنا مندنو ببال جمال با جمال انسان ذكر وفيل اندزوم وباج اندزوم وبقر من البقر اندزوم معناتنا سمنت اسغنلهم معناتنا يخلقكم يفطراتوا في بطون امهاتكم اندزوم يفطراتوا ليا معناتنا في بطون بهود امهاتكم بيناتاتوا هود وسط خلق مالت فطور من بعد خلق كفطور بها مال خلق مالت فطور من بعد خلق كفطور بها مالتنا خلقنا انيام فطور نبانا كخلق من الخلق مالتنا كفطور الى الفطور مالتنا في الظلمات ثلاث وعليكم السلام كفطور ولا فطور ستل انديت نو ቆይ አሁን እሱ የፈለቀው ሰው ነው ከሰው ነው የሚፈጠረው አይደለም አይደለም አ ከፍጡር ወደ ፍጡር ማለት ለምሳሌ መጀመሪያ ማን ይነበረ ፍጡር ነበረ ከዛ ወደ ደም ከፍጡር ወደ ፍጥረት የሚለው ይሄን ነው ኦኬ ከዛ ንፍጥ ነበረው ከንፍጥ ወደ ደም ረጋ ከዛ ወደ ኦኬ አሁን ጋባን ልክ ነህ ልክ ነህ ከፍጥረት ወደ ፍጥረት ማለት ነው ወደ ስጋ ወደ አጥንት ከዛ ስጋ ማልበስ ከዛ ደምስ ይሄ ስሩ እንደዛ ማለት ነው ከፍጡር ወደ ፍጡር እዚህ ላይ ኸልቀ ምንለው እንግዲህ ንፍጥ ነበራችሁ ማለት ነው እዛ ላይ የሚይዘው ማለት ነው ወደ ፍጡር አቀያየርን ማለት ነው ኦኬ አ ኦኬ ጋባኝ ሹክራን ዲያ ሹክራን ባረከላሁ ፊክ ኦኬ ኸልቀን ፍጡር ምን ባዕድ ኸልቅን ወደ ፍጥረት ማለት ነው ፊዝሉማት ሰላሳ በሶስት ጨለማ በማዕፀን ጨለማ እንደገና በሆድ ጨለማ በሶስት ከጨለማዎች ወደ ከሶስት ጨለማ ውስጥ ይፈጠራችሁ አላህ ማለት ነው ዛልኩም አላህ እሱና አላህ ረብኩም ጌታችሁ ለሁል ሙልክ ንግስና ለሱ ይገባ ለሱ ነው ለሁል ሙልክ ማለት ንግስና ለሱ ነው ላ ኢላሃ ኢላህ የለም ኢላ ሁወ ንስቱ በስተቀር ፈአና تصرفون وديت نوفيتاچو متازوروت لنا الله يطيقنا الكزي اهن كالم بهالا معناتنس ان تكفروا ككاداتو فان الله غني عنكم الله كو كنانته تبقاقانو ينانته ما مننا انانته مكفر يسو ميغودا نغير اللوم الى الله ولا يرضى يهن انجي الله ايودل ايودلاچو لعباده الكفر ለባሮቹ እኮ ክደትን አላህ አይወድላቸውም አይወድላቸውም وإن تشكروا اللهم بتمزجنو يرضاه لكم يودي الله تعالى معناتنا اللهم مزجناتو اللهم اوكي اللهم بتمزجنو وإن دمو حيمانوتون يالو بممرياو بتهدو الله يودي الله تعالى معناتنا ولا تزيروا اتشكمن وازرة الونجل وزرة أخرى إلي لسهم ونجل عند نفس لسهم ወንጀል አትሸከምም ማለት ነው። ثم الى ربكم ثم مالات اندغنا الى ربكم ود الله مرجئكم ممنشاتو ود الله نو كتملساتو بحالاس فينبئكم ينغراچوال بما كنتم يهوناچوتين بما كنتم تعملون بما كنتم وندمو ينبراچوبات متسرو ينبرو ينبراچوتين ينغراچوال ማለት ነው። إنه السوكو عليم أواكي بذات الصدور بأند بمانن سو لبلاي ويمدامو مانن لبلاي أواكي يالو الله بيتشانو ونو بذات الصدور.